من الشيطان نزغ فاستعذ بالله إنه هو السميع العليم ومن آياته الليل والنهار والشمس والقمر لا تسجدوا للشمس ولا للقمر واسجدوا لله الذي خلقهن إن كنتم إياه تعبدون فإن استكبروا فالذين عند ربهم يسبحون له بالليل والنهار وهم لا يسأمون. بسم الله الرحمن الرحيم، الحمد لله رب العالمين، الصلاة والسلام على رسول الكريم. تلهمتنا يسمع له اوكي. تلانتنا يا الله جل وعلا توفيق رضاته هنا እስከ 32 ቁጥር ያለው ለማየት ሞከረናል። ያው ትላንትና የተለይ አላሁ ጀለ ወዓላ በትክክል አምላክ ነው ብሎ የተቀበሉ አምላክ ነው ብሎ ተቀበለው በዚያ አቋሞቻቸው ላይ የጸኑ ቂያማ ቀን የሚያገኙትን ሽልማት ከዛም ደግሞ ባሻገር ገና ሩሃቸው ስትወጣ መላእክቶች መጥተው ምን ያህል እንደሚያጽናናቸው እንደሚያበስሯቸውና በቀጣዩ ጊዜ የተሻለ በጎ ነገር እንደሚጠብቃቸው መላእክቶች እንደሚነግሯቸው ተነጋግረን ነበር። ወለው መላእክቶች እስከ ጀነት ሕይወት አብሯቸው ተከትለው ጀነት ሲገቡ ሰላሙ አለይኩም ቢማ ሰብርቱ ፈኒማ ቁዳር ሁሉ እንደሚሉ ትላንትና ተነጋግረን ነበር። ሌላው የጀነት ሰዎች የጀነት ዓለም ውስጥ ሁሉን አይነት ነገር እንደሚያገኙ ትላንት ተጠቋቁመን ነበር። የተዘጋጀላቸውንም ነገር ሆነ የሚፈልጉትን ነገር ሁሉንም እንደሚያገኙ ትላንት በስፋት ተነጋግረን ነበር። ዛሬ ከዛው መከተል አላሁ ጀለ ወዓላ ምን ይላል? ማን ነው እሱ አህሰኑ በጣም ያማረለት ቀውለን ንግግሩ በጣም ያማረለት ሰው ማን ነው? ሚመን ዳዓ ከተጣራ ሰው የበለጠ ኢላላህ ወደ አላህ ሰዎችን ከጠራ ሰው የበለጠ ንግግር የሚያምርለት ሰው ማን አለ? አንተም ሰይለም ነው ማለት አይ ዳአ الى توحيد الله وطاعته بقوله وفعله وحاله ማለት ነው። ሰዎችን በንግግሩ ሊሆን ይችላል፣ በተግባሩ ሊሆን ይችላል፣ በሁኔታው ሊሆን ይችላል። ሰዎችን ወደ አላህ መንገድ ከመጥራ ሰው የበለጠ ድምጹ ያማረለት ሰው ማን ነው? ወገኖች ዛሬ ሰው ከሀገር እንድንወጣ ጥሪ ሊያቀርብልን ይችላል። ስራ እንድንጀምር ጥሪ ሊያቀርብልን ይችላል። የተለያየ ቃል ሊናገር ይችላል። ተሰብስባችሁ ጠቃሚውንም ማይጠቅመውን ነገር ሰው በንግግር ደረጃ ያወራ ይችላል። አላሁ ጀለ ወዓላ ከዚህ ምድር ላይ ከሚነገሩ ቃሎች ሁሉ በጣም ያማረው በጣም የተሻለው ወደ አላህ ሰውን የሚጠራ ሰው ቃል ነው ይላል። ምርጥ ስራ ማለት ነው አይደል? ሰው ዘበኛ ሆኖ ይውላል፣ ሰው ጋዜጠኛ ሆኖ ይውላል፣ ሰው አስተማሪ ሆኖ ይውላል፣ ሰው ብቻ በአጠቃላይ እየተናገረ ደሞዝ የሚቀበልባቸው በጣም በርካታ የስራ ዘርፎች አሉት። ከዚህ ሁሉ ግን ምርጡ ስራ አምላክ ዘንድ የተወደደው ሽልማቱን ከባድ ሆነው ስራ ሰውን ወደ አላህ ዲን መጥራት ነው። ምናልባት እንዲቀጥታ የሚታይ ክፍያ ላይኖረው ይችላል። አሁን እዚህ ዳዕዋ አድርጋችሁ 100 ብር ዳዕዋ አድርጋችሁ 1000 ብር ከፍላችሁ ላይኖር ይችላል። ሐቂቃ ግን አላሁ ጀለ ወዓላ ዘንድ እጅግ የተከበረው በምርጥነቱ የአምላክን የምስክርነት ቃል ያገኘው ዳዒ ነው ማለት ነው። ሰዎችን ወደ አላህ ዲን የሚጠራ አካል ነው። ወመን አህሰኑ ቀውለን ሚመን ደዓ ኢለላህ። ሰውን ወደ አላህ ዲን ከጠራ የበለጠ ንግግሩ ያማረ ማን አለ? አረ ማንም የለም። አላህ ዘንድ ግንባር ቀደም የተደነቀው የተወደደው የተባረከው ጥሪ ቻርጅ ጊዜ ከፍልን እንዲያጭ ቻርጅ ጊዜ ከተለ ይቅርታ ቋንዲ ቻርጅ ሰካሺ ይቅርታ። ሰላም ለበረከት ያጀማ ቻላ ሰልተን እንጠብቃቸው ሰብርና ድርቅ ብንችል ያጀማ አሁን ቁርአን ተፍሲር ስንማር ምንም ነገር ባንጽፍ ጥሩ ነው። ሳራ ኡስማን ሁሴን ዋልፍ ወረካቱ ማንኛውም አይነት ጽሑፍ ባንጽፍ ኮንሰንትሬሽን እንድናደርግ እንድንከታተል ብቻ ምንም ነገር ባንጽፍ ጥሩ ነው። እንደኔ ማለት ነው ምንም ነገር አንጻፍ ይሄ አውቶማቲኩ ምንም ይቀርና ዝም ብለን እንትንበል ኢንሻአላህ አላሁ አለም። አይ ከመሰረቱ እንኳን ጥሩ አይደለም። ያው ሁሉም አዋቂ ነው ሁሉም ሰሚ ነውና ሁሉም ሰው ስለሚረዳ ማንኛው ነገር ባንጽፍ ጥሩ ነው ኢንሻአላህ። ብዙ ጊዜ እንትን ያደርጋል። አዎ እሱ አውቶማቲክ ነው፣ ልክ ናቸው። አውቶማቲክ ዋሊት ወረካቱ ካለ አንዱ በቂ ነው፣ ለሁሉም ይበቃልና ሌላዎቻችን ብንማንጽፍ ጥሩ ነው ኢንሻአላህ። አለም ደግሞ ሁላችንም ያለነደግ ኡስታዝ መጥቷል። እንትን ፒሲያችንን ወይ ደግሞ ከርከሱ መራቅ አለብን ለማዳመን ስንል ማለት ነው። ማይክሩ ሰላም ተለበረካቱ አፎነ ወንድሞቻችን እና አላሁ ጀለ ወዓላ ዘንድ እጅግ የተከበረ እጅግ የተደነቀ ምርጥ ንግግር ቢኖር ወደ አላህ ዲን ሰውን መጥራት ነው። በቃ ምላችሁ ዱንያ ላይ ያለ ምርጥ ስራ ዳዕዋ ነው። ምርጥ ስራ ሰውን ከአምላክ ጋር ማስተዋወቅ ነው። ምርጥ ስራ ሰዎች አላህን እንዲገዙት መጋበዝ ነው። አብዛኞቻችን ግን እርግፍ አድርገን ትተነዋል። ስለዚህ ኢንሻአላህ ይህን ጥሪ ይህንን ምርጥ ቃል ደጋግመን ለመጠቀም ጥረት ማድረግ ይጠበቅብናል። ኢብኑ ከሲር ይላል وهذه آية عامة في كل ما دعا إلى خير وهو في نفسه مهتدين ابن كثير من يلال من يوم ወደ በጎ ነገር ሰውን የሚጠራ ወደ አምላክ ተእዛዝ ሰውን የሚጠራ ሰው ሁሉ ዝውስት ይገባላል ግን አለ የዚህ ግለሰብ ቃል አላህ ዘንድ ቦታ አግኝቶ ሽልማት የሚያሰጠው ግለሰቡ መጀመሪያው ነው መሆን አለበት ሙህተድ መሆን አለበት እሱ ራሱ መስመር ውስጥ ይገባ አንዳንድ ጊዜ እንጨት ያመለኩ ሰዎች ፈጣሪን ብቻ እንዲያመልኩ ይጋብዙ ይችላል ሲኖራሉ ሲጋራ ያጭሱ አታጭሱ ምን ይኖራሉ የጠጡ አጠጡ ምን ሰዎች ይኖራሉ ኢብኑ ከሲር ግን ያለ መጀመሪያ ግለሰቡ ቅኑ መስመር ላይ ቁጭ ብሎ ከዛ በኋላ ወደ በጎ ነገር ወደ አምላክ መስመር ሰውን ሲጠራ እዚህ ግለሰብ ጥሪ አላህ ዘንድ እጅግ የተደነቀና የተከበረ ጥሪ ነው ይላል ኢማም አዝ-ዘመክሸሪ እቺን አንቀጽ አስመልክተው እንዲህ ይላሉ ወልአየቱ አመቱ في كل من جمع بين هذه الثلاث هي انقصر تقل انقص نو ثلاث في كل من جمع بين هذه الثلاث ثلاث نغروچن تقللو سبسبو ليانسو كله يمياغلغل انقص نو قالو اندنيا ان يكون مؤمنا معتقدا لدين الاسلام جلسبو يا الله انجيتنت تقبلو مؤمن هولو اسلمنا تكلني حماسو برو ما من አለበት አሉ ሁለተኛ ደግሞ عاملن بالخير እሱ ራሱ በጎ ነገር የሚፈጽም ሰው መሆን አለበት داعين اليه ከዛ ሶስተኛው ምንድነው እሱ ሙእሚን መሆን አለበት እሱ ራሱ በጎ ሰሪ መሆን አለበት ሶስተኛው ደግሞ ሰዎችን ወደዚህ ወደ በጎ ስራ መጣፋት መቻል አለበት ማለት ነው አንዳንድ ጊዜ ሰዎች ወደ በጎ ተግባር ሰው ሊጠሩና እነሱ ግን ዛ በጎ ተግባር ላይ አይገኙም ይሄን ግዜ የዚህ ሰው የንግግር ሊያስወቅሱን ይችላል ቁርአን ምን ይላል አተንሰውና አንፉሰኩም ወአንቱም ተትሉን አልኪታበ አፈላ ተአክሉን ይላል ሰውን ትመክራላችሁ ራሳችሁን ግን ትረሳላችሁ ቁርአንን ወይ የአላህ መጽሐፍ ያንብባችሁ እንደዚህ አይነት ባህር ውስጥ ገባላችሁ ብሎ ይወቅሳል ስለዚህ ወገኖች ሰው ሙእሚን መሆን አለበት በጎ ሰሪ መሆን አለበት በጎ ሰሪ መሆን አለበት ሲደመር ደግሞ ወዳመነበት ወደሚሰራው በጎ ስራ ሰው መጥራት አለበት ማለት ነው ከጥሩ አላህ ሚላል ወላ ተስተዊ አትስተካከልም ማለት አልሐሰነቱ በጎ ተግባር ወለሰየአ መጥፎ ስራ ማይስተካከልም ከበጎ ስራ ጋር ወላ ላ የተሳዋ فعل الحسنه مع فعل السيئات በጎ ስራና መጥፎ ስራ በፍጹም አይስተካከልም ሳይከላል እህቶች እውነት መናገርና ውሸት መናገር እኩልናቸው አይደሉም ደግነትና ስስት እኩልናቸው አይደሉም ስለዚህ አላህ ምን አለ ወላ ተስተዊ الحسنه ولا السيئه በጎ ስራና በጎ ተግባርና መጥፎ ተግባር በፍጹም አይስተካከሉም ማለት بل بينهما فرق عظيم في الجزاء وحسن العاقبه ማለት ነው አንደኛ ከመንዳ በኩልም ስታዩት የሁለቱ መንዳ በፍጹም አይገናኝም አራባና ቆቦ ነው በጎ ለሰሩ ሰዎች የሚሰጣቸው ሽልማት ጀና ነው ክፉ ለሰሩ ሰዎች የሚሰጣቸው የመጨረሻው ሽልማት ሲኦል የጀሃነም እሳት ነው ስለዚህ አይስተካከልም ስለዚህ አረማ በጎ ተግባርና መጥፎ ተግባር አይስተካከሉም ካለ በኋላ እሚገርም ትምህርት ሊሰጠን ምን ይለነው ادفعله وقفتر ملس بالتي بزيت هي السوء احسن اجيك يتشالچ بهولچوا منقد انت ملس بغو تكبرنا مطفو تكبر هايستكاكلوا ماله سوتش منالبات انتم بيبدلو مطفو نغر بيسرو به ادفع بالتي هي احسن انت بغولو طولو يتبالون نغر بمسرات ملاش ست تسرب بالو لا تسادب ግፍ ተሰርቶብኛል ብለህ ግፍ ለመስራት አትነሳሳ እስኪ በጎ ነገር ተለማመድ ስሜትህን ግታው ለኔ ስትል ሁሉ ጊዜ በጎ ተግባርን ምላሽ ለመስጠት ሞክር ይላል ይቻላል አው ይቻላል በጣም አይተናል ደግሞ አልሐምዱሊላህ ንብሳ ሰለም ታሪካቸው መለስ ብላችሁ ብታዩ ነብዩን ሊገሏቸው ሰዎች ያሰቡ ንብሳሰለም ሁሉ ጊዜ በጎ መስራት ነው በሚታወቁት ሙጀሚል ነውር تاركاتش من لسه بلاتش بتايو النسو رسول الله ما أطفات رسول الدعوة كسر مثلا رسول تعرقوا لما أطفات يتاقلوا رسول دعانا ما يدرقوت رسول فققتاي اللي ياتشو رسول الحق كمطرات بوزنوا ياكم لمن بقوسرانا مطفوسرا سلما يستكاكل كأند مؤمن هولي موتات يلبت طرنا قرنا هولي مالتنا هي تنش قتلوا قلنا قرنا الله جل وعلا أني هي من لاتشو السلاتشو ألاتن من بركيا يتأفهم فكر ما جنبيا بس وجه مكاكل ترو ريليشن شيب نيور يمادر مرت كواليتنا مسرات كتشاره جن كبارنا يعني بارنا مستوتش مكاكل يالو قرين يونت بزي قرآن ويهج مسرات ودا عمارة اركل مشاقر يشلال بال سيبدل مست بقو بالطول مست ستبدل بال بقو بيور قنوني ذاتشو برقت أنينت اجيق يامارنا يتوابي قولار قرآنو قطلو بيقر من مرسل عليهم هم راتشو فإذا الذي على فإذا بزيام قزيالة أنت مدفو يتوالب بقون مملس بشارك بات قزي الذي على يا قلس بينك بانت مكاكلنا وبينه بس مكاكل عداوة ثلاث النت يلبت قلس كأنه السو قرق إهنال ولي وابي تنكباكاوي حميم زمر هنو قتشلا أياتشو لمسالي أنتنا زمده نو أنتنا أند لانت ثلاث هنو قلس وال السو أنتن لما أطفات أنتن لما أتكات سمهن لما بلاجتي روطان أنت دقمو لقل لسو تاسن الله تعالى هديات ستوالة تورنة تمنيالة بزين كسكاسي لاي كالله إلى القرآن السول أنت مدفونة قرية السبب بقو مسرات كجعلك يات ألاته كأنه ولي حميد قرط يكرب زمد وداج وداج وابي تنكباك ألو قتشغال تلات النتو تتو يقلب بتعلال إني بزين قرآن ويهج مسرات فكر يسرى اللي بيجينا ما سوى ثلاث ينبرون قلسة ولا منا متاو ودا زمدنة ولا منا متاو ودا ولا جنة ولي يكون يعني ولي مالت كحبيب بلاينو حبيب مالت أفكاري ولا جمالتنا مالتنا ولي جنسي هو كل مناون لانت مستي ميتشل يكر وابي تنكباكابي ردات مالتنا سلازي وغنوتشي ثلاثن وبقوت اكبر من بركة كتشالة بالنا يتشارب يتشارب مستنا يتشارب يتشارب يتألا ننسو ممبركا يتشارب يتشارب تلاتو تشاكين مغزات عن تلو من تلال قلن بمسارتو إنيا كمان يوشنا تبتا يوشنا قبطو أتشوال انقوان مدفو يتوالبن بقول انسرا قرطو كرميا بمدفو تكبار من التاوكو نيانا سنزي قرآن اندها ينسب إنا قنبتو مدر لايسين قصار قصو اللو عيتنا ادفع بالتي هي احسن كل جزي انت ملكامي تبالو ملاش بمستاس تاوك فاذا الذي بينك وبينه عداوه كانه ولي حميم يهم بمتسرابت جزي بسنا بانت مكاكل يطلات الناس سميت انكم بنور بارقط انجنت ودوداجنت يقلبطال ود زمدنت يقلبطال نميله والله عربوش من دم تقلتشو أحسن إلى الناس تستعبد قلوبهم وطالما استعبد الإحسان الإنسان يلال لسو بقوالو كبقو تقبار وجي يسون قلب مججع مسارة يلم ملال يسون قلب مججع مسارة يلم ملال سلازي وقن وجي بقو مسرات سو كفو على كفو ياسب اللي ننقوان إنيا بقو مسرات كشال والله مرت كواليتي نو مرت كواليتي سلازي إن شاء الله إيجي كوالي إيجي دقمو تقبار بأن دي متادو باتل إرقد مؤمين يالهون قلسب لمسالة يتبدل مؤمين يالهون قلسب لما نسي إنه بقو ميولو من البات تورو بحري قالو لباري شلال እኛ ግን ሰዎች እየበደሉን እያስቀየሙን በጎ ስንሰራ ቀጥታ አጀንዳውን ካላህ ጋር የማገናኘት ስራ ነው የምንሰራው። ስለዚህ ዝና ብቻ ሳይሆን ያን ግለሰብ ማንበርከክ ብቻ ሳይሆን አላሁ ጀለ ወዓላ ዘንድም ከባድ ሽልማት እናገኛለን ማለት ነው። ስለዚህ ወገኖቼ ይሄ እንደው ምድር ላይ መላእክት የሚያደርግ ባህሪ ሁሉ ይመስለኛል። እየተበደልክ በጎ መዋል፣ እየተሰደብክ መመረቅ፣ ዱዓ ማድረግ፣ ሰው ላንተ ሸር እያሰበ አንተ መልካም ነገር መስራት፣ ይሄ የቁርአን ስልጠና ነው። ቁርአን ያፈራው ትውልድ ይሆናል። ቁርአንን ያልቀረበ ትውልድ ግን አረባ ከኔም እኮ ስሜት አለ ነው የሚላቸው። ግን ቀጥሎ ቁርአን ምን አለ መሰላቸው? ወማ ዩላቃሃ፣ ይህችን ምርጥ ስብዕና አያገኛትም አለ ኢለለዚነ ሰበሩ፣ እነዛ የታገሱ ሰዎች እንጂ ማንም አያገኘው ማለት ሷቢሮች። ለምሳሌ አስቡት፣ እናት ባሏ ሲያስቀይማት ሷቢር ካልሆነች በስተቀረ የተበደለችውን የተገፋችው ነገር ዋጥ አርጋ ባልን መንከባከብ በጣም ከባድ ነው። ሷቢር ስትሆኑስ፣ ታጋሽ ከቂመኝነት ከትዕቢት ከእልህ የራቃችሁ ስትሆኑስ፣ ሰው ይበድላችኋል ዋጥ አድርጋችሁ ሶብራችሁ ለዛ ግለሰብ የሚገባውን በጎ ነገር ታደርጋላችሁ። ያን ጊዜ ነው አላሁ ጀለ ወዓላ ጥላቶቻችሁ ዘመድ የሚሆኑት፣ ጥላቶቻችሁ እናንተን አፍቃሪ የሚሆኑት ያን ጊዜ ነው ይላል። ወማ ዩለቃሃ አያገኛትም ኢላ ለዚነ ሰበሩ፣ እነዛ የታገዙ ሰዎች እንጂ። ወማ ዩለቃሃ ይህንን ምርጥ ስብዕና አያገኘውም አለ ኢላ ቢሆን እንጂ ዙ ሐዝን የእጣ ባለቤት ቢሆን እንጂ። አዚም የታላቅ እጣና የታላቅ ድርሻ ባለቤት ቢሆን እንጂ ይህንን ምርጥ ስብዕና ማንም ተራ ሰው አያገኘውም አለ። እውነት ነው፣ ወላሂ እውነት ነው። ይሄ ኳሊቲ ሲኖራችሁ ነገርኳችሁ፣ ከሰዎች መካከል እጅግ ለየት ያለ ስብዕና፣ እየተበደለ በጎ የሚል፣ እየተሰደበ ፈገግ ብሎ ሰደቃ ሰጥቶ የሚያል ሰው፣ እሱን ሊያጠፋው ሲዶልት እሱ በጎ የሚል ያ ረብ አላህ ይወፍቀን። ሳነበው ይህን አንቀጽ ደስ ይለኛል። ኢድፋዕ ቢለቲ ሂየ አሕሰን፣ ሁሌ በጎ ስራ፣ በጎ መልስ፣ በጎ ገፍትር። ፈኢዘ ለዚ በይነሁ በይነከ ወበይነሁ አዳወቱን፣ ጠላትነት እንኳን ቢኖር ላይክሚ ያሰላም ያሰላም ያሰላም ቁል ዳዕዋ አንተ ከዛሊክ፣ እንዲህ ኖት አቶ ቁል ዳዕዋ ወላሂ ለዚ ላ ኢላሃ ገይሩሁ አልጀነቱ ሊሚስሊ ኪኪ ምን አለቁ። ለምን ቀንተሽ ነው ኒሁብ ማሻአላህ፣ አላህ ይጨምርላቸው በጣም ደስ ይላል ተብሎ አላህ እንዳይወስድባቸው ዱዓ የሚደረግበት ምርጥ ኳሊቲ እንጂ ኒሆፕ፣ እኔ አጠገብሻው መሬን ብትኖር ቀኝ እጄን ሰጣት ነበር። ጀዛኩም ላሁ ኸይር። ግን ያው ተፍሲሩን አስጣላችሁኝ። ወማ ዩለቃሃ አያገኛትም ኢላ ለዚነ ሰበሩ፣ እነዚያ እኔ አንድ ሰው ግን አውቃለሁ ወላሂ ስሙ ወላሂ በጣም የዋህ ሰው ነው። በጣም ሳቢት ነው። የሚገርማችሁ ደግሞ ጀግና ነው። ጀግና ደፋር ማለት ነው። ወላሂ አንዴት እዚህ የሚለኝ ተደባደቡ ከአንድ ሰውዬ ጋር ሙልጫሪው ግጥም አድርገው መቱትና ዱላውን ከጨረሱ በኋላ ሰው ገላገላቸው። ከዛ ጠሩትና ምግብ ቤት ወስደው ምግብ ጋብዘው አይዞህ ብለው ጸቡን ሁሉ ረስተው አባ ብለው ጋብዘው ወደ ቤታቸው ሄዱ። ወላሂ አውቃለሁ ሰው ለሰው ህይወት ሙሉ ጊዜያቸውን አቃጥለው ከልብ ይለፋሉ። እሳቸው ሲቸግራቸው ከጎናቸው የሚቆም አንድ ሰው የለም። ወላሂ እኚህ ሰውዬ የዲን ትምህርት ብቻ ጎደላቸው እንጂ እኔ ሁሌ ምን እላለሁ፣ እኚህ ሰውዬ የጀነት ሰው ባህሪ ነው ያላቸው። በጣም ታጋሽ፣ በጣም ተጫዋች፣ በጣም ደግ፣ በጣም ጀግና አሉ ስለ አላህ። ዓሊም ብቻ እንዳታስቡ እሺ፣ በፍጹም ኪታብ አልቀሩም። አላህ ግን ሰጣቸው። እሺ እህቶች፣ ስለዚህ ወማ ይለቃሃ ኢለ الذين صبروا እነዚህ ታገሱ ወጭ እንጂ አያገኙት ወማ ይለቃሃ አያገኛትም الا ذو حظ عظيم የታላቅ እጣ ባለቤት ምርጥ እጣ የደረሰው የታላቅ ስጦታ ባለቤት ካልሆነ በስተቀር ማንንም ተራ ግለሰብ መጥፎ ይተዋለበት መጥፎ ይተሰራበት በጎ መስራት አይችልም ይላል ቅድም ነገርኳቸው ኖርዌይ ውስጥ እኔ ረግጬ እኔ ገፍቼ እኔ አስቀይሚያቸው ይቅርታን ጠይቁኝ እነሱ ናቸው አለ ሰው ገፍተሽው ጉድ እኮ ነው እኔ ዑመር ኢብኑ አብዱል አዚዝ ታውቃላችሁ ዑመር ኢብኑ አብዱል አዚዝ አንድ ጊዜ መስኪኑ ሲገቡ አሚር ናቸው እኮ መስኪኑ ሲገቡ አንድ ምስኪን ሰው ይረገጡት ተሳስተው ማለት ነው ልክ ሲረገጡት አሚር ናቸው በጣም ይከበሩ አሚር ዞራን አንተ አትነ እንዴ ለምን ነው ተረገጠኛ አላቸው ጌታቸው ምርስ ምን ሆነ ስላቸው አይ ይቅርታ እኔ እብድ አይደለሁም ይረገጥኩ ተሳስቼ ነው አሉት በጣም ይገርመኝ ነበር የዑመር ኢብኑ አብዱል አዚዝ ተግባር ማለት ነው ዛሬ ኖርዌይ ውስጥ ልጅ በነገረኝ መሰረት እነሱ ረግጧችሁ እኮ አይደለም ተረግጠው ሶሪ አም ሶሪ ምናም ብለው በቃ የፍቅር ቃል ያ ሰላም በጣም የሚገርመው ሰው ለካ ይችላል ተበድሎ ተገፍቶም ከውስጡ ምርጥ ስብዕና ማፍለቅ ይችላል ካልሰለጠነ ሁሌ የተፈጠረንበት የተጋገረ ክፉ ባህሪያችን ይዘን ምንቀጥል ከሆነ እማን ሰለጠን ከሆነ በጣም ከባድ ነው ስለዚህ እህቶች ቁርአን ወማ ይለቃها الا الذين صبروا ወማ ይለቃها الا ذو حظ عظيم ይህን ምርጥ ኳሊቲ ዛሬ والله ዘበኛ አንድ ነገር ቢያጠፋ ኢቤቱ ባለቤት ቁም ስቁሉ ነው የሚያሳየው ብቻ ውይ الله فكر واما ينزغنك بغتغته من الشيطان كشيطان نزغن ከሸይጣን የሆነ ጉትጉቷ አንተን ቢያገኝህ ቢጎተጉዝህ ቢጎተጉትህ ፈስተዒድ ቢላህ በአላህ ተጠበቅ ይላል ወኢን ወስወሰ ኢለይከ ሸይጣን ሸይጣን አንተን መጥቶ ቢወሰውስህ ቢተርኪ ማ ኡሚርተ ቢሂ የታዘዝከውን ነገር እንድተው ምን ደፍዒ ቢለቲ ሂ አሕሰን ለምሳሌ ሰው ክፉ ሲውልብህ በበጎ መልስ አለ ቁርአን አይደል አሁን እኮ ዝም ብላችሁ ዝም ብላችሁ አሁን መሪምን ባክ ዝም ብለህ አትለፍሽ ይሏት ጀዛከላሁ ኸይር ሹክራን ሐቢቢ ወንድሜ አመሰግናለሁ ብላ ብትቀጥል ቢገርም ስብእና አለ አላህ ይናድርግ ادفዕ بالتي هي احسن على ሰው ክፉ ይዋለብሽ በበጎ መልስ አለ ሰው መጥቶ ግን ክፉ ሲያደርግባት ያላህን ተእዛዝ ተተውና ሸይጣን ይጎተጉዛት ነው ምን ያደርጋታል በይውናቱን አበዛው እንዲየደከምሽ እንዲየለፋሽ ምን ይቀአፉን ይከፍታል ምናምን ብላ ምላሽ እንድትሰጥ ያደርጋት ማን ነው ወኢማ ينزغنك الشيطان فاستعذ بالله ልክ ሰው በደል ሲፈጽምባችሁ ሸይጣን ይመጣና በል አትልቀቂው አንቺ ምናምን ይላል ያን ጊዜ ሸይጣንን ጉትጉታ ረገጥ አድርጎ ዋጥ አድርጎ ታግሶ በጎ መስራት ኢና ሊላሂ ወኢና ኢለይሂ ራጂዑን ምርጥ ስብእና ነው ወላሂ ሱም ወላሂ እኔ የምትደሰቱ ነው የምትረኩ ይመስለኛል ዛሬ ህይወት ቆርቆሮ ድንጋይ ሆናለች እንዴ ግን ወጣ ያሉ ስብእናዎችን የተላበሱ ሰዎች በሚያደርጉት ተግባር ሰላም ውስጥ ናቸው ልብ ያለ ሰላም ውስጥ አሰባችሁታል ሰው በድሏችሁ ከልብ እናንተ ይቅርስት ነው በጎል መስራት ስትታገሉ ባውን ጊዜ ራሱ ለቅሶ ማለት ነው ለቅሶ ያልደረሰ ሰው አይደረሰም ለምን እሱ የኔን እናት ለቅሶ በልቶ እንዴት አባቱ ነው እምሄድለት ነው ይባለው ወልዳ ታዲያ ካላመጣች ክፉ ስራ ነው ብራ ስለምታስብ ምላሹ ስቶ ዳለ መዘየር ነው ችግር ገጥሞ ታመህ ሰው መጥቶ ካልጠየቀ አንተ ማከይደ እየሰለጠንኩ በዚህ ክፉ ባህሪ ነው በጎ መስራት ጥሩ ነገር መስራት السلام عليكم. سمالو. اوكي. انا اهت وندموتشي والله ايه بحري انديت اندمري انديت عسل تلن سووش بزي بحري مكرس اندال لبن هاي قوانيا جن امريكا كندا نوروي ايه بقرابو قلم لجو تشاتشون وشوت ميبال نقل من داي تنفسو لبنت انديتو سرو تساكالاتو لكا يسوليج بسلتنا بترينينج ودمي فلقو ستيب ما شاقر اتشالال ارقتنا وها ايه نسمون اندو ايه قربات سمو تدسي لنيا بقبرة سدوماويان زوريا هولت مسافان ببين ببر انا يسوليج تلمان دو يميسراتشو كفو تقباروش انديت زغنني مسالاتشو قبرة سدوماويان سقراني بلال بيبالال ሁለት የጥናት መጽሐፍን አነበብኩት ሁለቱም የጥናት መጽሐፍ ይስማማሉ አገራችን ውስጥ በስፋት የተስፋፋ ነው ሰገራን ሰገራን ሰው ለምን በላ ካላችሁ በጣም ይዘገንናል ተለማምደው ግን ምገርማችሁ ነገር የፍቅር መግለጫ ሰገራ ላይ መንከባለል በሽንት መታጠብ እስከ መሆን ደረጃ ደርሷል የሰው ልጅ ለካ የሚጠላው ነገር እንዲያፈቅር ማድረግ ይችላል አሁን ሰው መግደል እኔ አሁን በግሌ እጅ አይፈታም ግን ካሰለጠኑኝ ሰው መግደል ተራ ነገር እንደሆነ አቀይ ላይ ብሬኖሽ ካደረጉኝ ሲምፕል ይመስለኛል ልክ እንደዛው አሁን ምላቹ ባህሪ ከባድ ይመስላል አይደለ አይደል ሰው ክፉ ይዋለ በጎ መስራት እናትሽ እየረገሙሽ እናትሽን መንከባከብ አባትሽ ገንዘብሽን እየወሰዱብሽ ተጨማሪ መስጠት ወንድምሽ ላንቺ ክፉ ያሰበ አንቺ ለሱቅን ማሰብ ከባድ አይመስልም ሰው ግን ይችላል والله ሰው ዛሬ እየሰራ ሰው በህይወት ይያልኩ ሰውን አካሉን ቀዶ ኩላሊት ይያወጣ ነው እኔና እናንተ ስናሰው ዝግንን ነው ይላል والله የሰው ቆዳ ተቀዶ ማየት ማይችል ሰው አለ በተቃራኒው ሲቀድ እየሳቀም ይቀዳል ተለማምዶት ነው የሰው ልጅ የማይችለው ነገር የለም ስለዚህ ቁርአን ክፉ እየተዋለባችሁ በጎ ምላሽ ስጡ ሲል አይቻልም ብላችሁ በፍጹም እንዳታስቡ ከዚህ በላይ ማውሮፕላን አየር ላይ ተንሳፈዋል እንኳን ሰው እየበደለው በጎ መስራት ስለዚህ እቺ ባህሪ ያአላህ አላህ ወፈቃችሁ والله እዚህ ባህሪ ላይ ከኢማን ጋር እዚህ ባህሪ ላይ ስትደርሱ አልጀነቱ ለኩም አንቱም ሱረቱ አልዓስር ላይ እንደቀራነው ሳቢሮች ናችሁ ታጋሾች ናችሁ አራተኛው ክራይቴሪያ ማልታችኋል ትግስቱን ያመጣው ደግሞ ኢማን ነው በጎ ስራና ደግሞ ስለ ሐቅ መመካከር ሲምፕል ነው ስለዚህ አላሁ ጀለ ወዓላ ጀነት ከሚከታች ሰዎች ትመደባላችሁ እዚሁ ማለት وإما ينزغنك يغتغتك اندهون من الشيطان كشيطان نزغن غتغتا متو كشيطان هنا بغتغته غزي فاستعذ بالله بالله تتبقنا بغو ملاش مستتون اتقوارطلا انه السكو الله كو يتطبقبت املاككو هو السميع العليم السو كلنم يسمع كلنم يمياوق املاكنا سلمياوق سلم يسمع ስራህን አውቆታል የተናገርከው ሰምቷል ምላሹ በጀና ይሆናል ነው ስለዚህ እህቶች ወንድሞች እነዚህን አይነት ምርጥ ኳሊቲ ባህሪያቶች አላህ ይላብሰ መሪም እቺን ባህሪ ወክያት እሺ ልጅ ሆነውና ጩጬው አንድ ቀብራራ ልጅ ከጎን ያለ ይረብሽ መስሎኝ ስቅቅ ያልኩ ነበር አልহামዱሊላ ዝም ማለ እንሺ እሺ ወሚን አያቲሂ ከተአምራቶቹ መካከል ወይም ደግሞ አላህ ጌታ ለመሆኑ ከሚቀርቡ ምልክቶች መካከል ወይም ተአምራቶች መካከል አለይሉ ለሊት ነው ወነሃሩ ቀን ነው والشمس صحينه والقمر شرقانوا الذي الله بتجنانا ሀያል አምላክ መሆኑን የሚጠቁሙ ምልክቶች ናቸው። ስለዚህ ምን አላላ ላ ተስጁዱ አትስገዱ አታመልኩ አትገዙ ለሸምሲ ለፀሐይ ወላ ለልቀመሪ ለጨረቃም ቢሆን አትስገዱ ወስጁዱ ስገዱ ሊላሂ ለአላህ ብቻ ስገዱ አለዚ ያ አላህ ኸለቀሁና እነሱን የፈጠራቸው ነውና ለሱ ብቻ ስገዱ ፀሐይ አትጠቅም አትጎዳ ለምን ስግዱላታላችሁ ጨረቃም እንደዚሁ ለሊትም እንደዚሁ ሰው እንደዚሁ ጅን እንደዚሁ መላእክቱም አይጠቅምም ስለዚህ መስገድ ያለባችሁ ፀሐይን ጨረቃን ሰማይን ምድርን ለሊትና ቀንን ለፈጠረው አንድዬ ብቻ ነው መስገድ ያለባችሁ ይላል فالذين ان كنتم يهوناچሁ እንደሆነ ያሁ እሱን ብቻ تعبدون እሱን ብቻ የምትገዙ ከሆነ ለፀሐይ ትስገዱ እሱን ብቻ የምትገዙ ከሆነ ለጨረቃ ትስገዱ ለፍጡር በምንም መልኩ አትስገዱ ምን ከሆናችሁ ان كنتم ياهو تعبدون እሱን ብቻ ነው የምንገዛው ብላችሁ ካመናችሁ በፍጹም ለሌላ ነገር መስገዱ እርግፍ አድርጋችሁ አቁሙ ይላል فإن استكبروا يكروا دهنا رب لا الله سجدوا اللهم بتشا تغزو سيبالو انبي بلو يكروا كهنا فالذين عند ربك النزياكو فالذين النزياكو عند ربك جيتهزن ديالوت يسبحونه جيتهن ياطروتال املاك هوي كغدرو نغر كله طرات يغبا አንተ ቅዱስና ጥራስ የገባ አምላክ ነህ ይያሉ ያጠሩታል ቢለይሊ ወነሃር ቀንና ለሊት ያለማ ቋረጥ ያጠሩታል ስለዚህ እናንተ ቆርታችሁ ተብታችሁ ለአላህን ሰግድም ካላችሁ አረ መላእክቶቹ ያለማ ቋረጥ ያጠሩታል ያለማ ቋረጥ ይሰግዱለታል ቀኑ ለሊቱ እሱን በማወደስ ብቻ ነው የሚያቃጥሉት ወሁም ላ ይስአሙን እነሱም በፍጹም አይሰለቹት አላህም ሲያጠሩ ለአላህ ሲሰግዱ አላህን ሲያወድሱ መላእክት ለሰከንድ እንኳን አይሰለቹም እናንተ ትቢት ውስጥ ገብታችሁ ቁርአት ውስጥ ገብታችሁ ለአላህን ሰግዱም ካላችሁ ምትጎዱት ራሳችሁን ነው አላህን ያለማቋረጥ የሚያጠሩት የሚያወድሱት የሚሰግዱለት መላእክቶች አሉት እነሱም ቢሆኑ አንሰግድም ቢሉ ኢንሻአላህ ስልጣን ለሰከንድ ሊቀማው የሚችል ሊያጎድልበት የሚችል አካል የለም ሁሉም ይሰግደው አላህ የሚያከብረው ለራሱ ብቻና ብቻ ነው ይለናል። ይቀጥል እንዴ? እኔ ጋ ሸርሁ አለቀች። ይቀጥል ወይስ አያቲሂ ከመልክቶቹ አላህ ጌታ ነው ስንል ማስረጃ ያስፈልጋል። አላህ ጌታ ለመሆኑ እንደ ምልክት ከመጠቀሱ ወይም ያላህን ጌትነት ከሚያሳዩ ተአምራቶች መካከል አንከ አንተኮ ተራል አርባ ምድሪቷን ተያተለ ኻሽዓተን የፈራች ሆና ምድሪቷን ትመለከታታለህ ይላል ኻሽዓተን ማለት ደርቃ ማለት ነው ድርቅርቅ ብላ ጠውልጋ ድንግጥግጥ ብላ ምድርን ታተ አንከ ተራ አልአርደ ያብሰተን ጀርዳአ ላ ነባተ ፊሃ ምንም አይነት ቡቃያ የሌለ የደረቀችና የተሰነጣጠቀች ሆና ታያታለ فاذا انزلنا باوردنبات ጊዜ عليها بسوالا ዝናብን ባወር አልማ አለ ወሃን ባወረድንባት ጊዜ احتزت ያቺ የደረቀችው በፍርሃትና በውጥረት ውስጥ የነበረችው ምድር ልክ ውሃ መጥቶ ሲዘንብባት እህተዘት ትነቃነቃለች ወረበት ትነፋፋለች ወጠርጠርጠር ትላለች ከዛስ تحركت حركه شديده وانتفخت وعلت بالنبات واخرجت من جميع الوان الزروع والثمار اياچو دارقا ተሰነጣት ቃጣውልገ የነበረችው ምድር ከሰማይ ውሃ ሲወርድባት ከዛ አዝመራ ሲጣልባት ባይጣልባት ራሱ ራስ በራሷ ትያዛለች ትነቃነቃለች ትጠባበቅና ነፍትፈት ብላ ምን ማድረግ ጀምራለች የተለያዩ ተክሎችን ማብቀል ትጀምራለች ማለት ነው። ከእንደዚሁ አላሁ ጀለ ወዓላ የሰው ልጆችን ገሎ ይቀሰቅሳል። ሲደመር ይህ አሁን የገለጽንላችሁ የመድር ተጨባጭ ትልቅ ምልክት ነው። እሷን የፈጠራት እንዲህ የሚያደርጋት ሀያል አምላክ ለመኖር አኳለ አህያሃ ምድርን ከሞተች ከደረቀች ከተወለገች ከተሰንጣጠቀች በኋላ ሕያው ያደረጋት አምላክ ለሙሕይል መውታ ሙታኖችን ሕያው ማድረግ የሚችል ነው። ምድርስ ሞታል ነበር። ምድርስ ጠውልጋ ደራርቃ ተሰነጣጥቃ ተፈረካክሳል ነበር እንዴ? ከሰማይ ዝናብን ውሃን በማውረድ እንድትንቀሳቀስ ሕይወት እንድትዘራና ፍሬ እንድትሰጥ አላደረግኳትም እንዴ? አድርጋታለሁ እኮ። ልክ እንደዛ አለ እንልቢ ያ ኮ አህያ ምድርን ከሞተች በኋላ ሕያው ያደረጋት አምላክ እኮ ለሙሕይል መውታ ሙታኖችን ሕያው ያደርጋል። እነሆ እሱ እኮ አላ ኩል ሸይ በሁሉም ነገር ላይ ቀዲር ቻይ ነው። ምን ተስኖት ምድር ሞታ ሕያው ያደርጋታል። የሰው ልጅ ገሎ ሲያበቃ ሕያው አድርጎ ቀስቅሶ ለሂሳብ ማቆም ይችላል አምላክ ነው ይላል። ان الذين انذيا سموچ እኮ ይላል አላህ ይልሂዱነ የሚክዱ እንበለው ይልሂዱነ የሚክዱ ወይም ደግሞ የሚሉን عن الحق والاستقامه ማለት ነው። የሚዘነበሉ አላህ في اياتنا በአንቀጾቻችን ላይ ከትክክለኛው ትርጉም ከትክክለኛው መንገድ ዘንበል ብለው ከኛ ተአምራቶች ከኛ አንቀጾች የሚሄዱ ሰዎች لا يخفون علينا በእኛ ላይ አይሸሸጉብንም ማለት ዱንያ ላይ አያቶቻችን ሲነገሯቸው አንቀጾቻችን ሲነበቡላቸው ዝም ትተው ወደ ኩፍሩ ወደ ባጢሉ ወደ ወንጀሉ የተዘነበሉ ሰዎች لا يخفون علينا በእኛ ላይ በፍጹም አይሸሸጉም። لا يخفون አይሸሸጉም علينا በእኛ ላይ ቂያማ ቀን እንም እሳት የሚጣል ሰው ኸይሩ በላጭ ነው እንዴ ይላል አላህ። አመየቲ አሚንን የውመል ቂያመት የቂያማ ቀን አማን ሆኖ ሙስሊም በኩፍሩ ሳቢያ በሚሰራው ወንጀል ሳቢያ በአመጸኝነቱ ሳቢያ ወደ ጀሃነም እሳት የሚጣለው ግለሰብ አመየቲ ከሚመጣው ግለሰብ ጋር እኩል ነው ወይ? አሚንን ሰላም ሆኖ የውመል ቂያመት የቂያማ ቀን አማን ሆኖ ሰላም ሆኖ ከጀሃነም እሳት ተርፎ የሚመጣው ሰው ይሻላል ወይስ ደግሞ ወደ ጀሃነም እሳት የሚጣለው? ላ ይስተውል በፍጹም እኩል አይሆንም። ወደ ጀሃነም እሳት መጣል የመከራዎች ሁሉ መጨረሻ ነው። ቂያማ ቀን አማን ሆኖ ሰላም ሆኖ ለጀነት ታጭቶ መምጣት ደግሞ የውጤቶች ሁሉ የመጨረሻው አስደሳች ውጤት ነው። ስለዚህ ፍጹም አይገናኙም ማለት ነው። ያመሉ ስሩ ማሽእቱ ይፈልጋችሁትን ስሩ ወንጀልም ስሩ በጎም ነገር ስሩ እነሆ እሱ እኮ አምላካችሁ እኮ ቢማ ተዓመሉነ በምትሰሩት ነገር በሲሩን አዋቂ ነው ይላል። ስሩ እናንተ ያመናችሁበትን ይፈልጋችሁትን ስሩ እምትሰሩትን ግን አውቅባችኋለሁ። ገባችሁ? ስታጨሱ ስትጠጡ ስትዘርፉ ስትናገሩ ኸይር ስትናገሩ ሰደቃ ስትሰጡ በጎ ነገር ስትሰሩ ሁሉንም አውቃለሁ። እኔ ከእናንተ ምንም የሚሸሸግብኝና ማላውቀው ነገር የለም። ሁሉ ምስጢራችሁን የማውቅ አምላክ ነኝና ፕሊስ ራሳችሁን አርሙ እምትሰሩትን ነገር በጎ ለማድረግ ሞክሩ ይለናል። ጀዛኩሙላሁ ኸይር እህቶቻችን ወንድሞቻችን። الله جل وعلا يوفقن بميقبلو كان ياغنانين والله درسنا لمتهو قجالكوت انجي راسي بتام امونيال رفدفد دم بلوال دم زيني قنس من غروبي سلا ما استشجر نو جزاكم الله خير شكرا من الشيطان الرجيم ومن أحسن قولا ممن دعا إلى الله إنديت يا مارينو ومن أحسن قولا ومن أحسن مشال قولا ممن دعا إلى الله كم كلو يمشالو يا ودا الله ጥሪ መጥራት ነው ማለት ነው ኢላላህ ወደ አላህ ማለት ነው وعمل صالح وعمل مسرا ጥሩ ስራ መስራት ጥሩ ስራ መስራት ነው وقال انني من المسلمين እኔ ወደ እስላም ማለት ነው ማለት ነው ومن احسن قولا ومن احسن مشالو قولا ጥሪ ማለት ነው ممن دعا إلى الله ودى الله كتري هلو مشانه ودى الله تري مطراتنو مالتنو ومن عملا مسراتنو صالحا تروس را مسرات وقال بل إني من المسلمين إني من المسلمين إنني من المسلمين وإنني من المسلمين وأنا إسلامنا مالتنو ولن ولا تستوي ولا تستوي وكل ايونم الحسنات تروسرانا ولا السيئه مدفوسرا ادفع راسين دفا بالتي ياتي هي احسن يمتشالو فاذا الذي يهونك بينك بانتنا وبينه بسو عداوه طلاتنا كانه ሆነ ወልዩን ሐሚም አንተ እሱ የመጥፎስ ሰራ አንተ በለሱ ጥሩ ሲሰራ ከአነሁ አዳወቱን ወልዩን ሐሚም የጥሩ ስራ በመስራት በሱና አንተ መሃል ከአነ ጥሩ ስምምነት ይፈጠራል ማለት ነው ወማ ይለቃሃ አገኘውም ኢለለዚነ ከሆኑ እንጂ ሰበሩ የሰብር ያላቸው ሰዎች ነው እንጂ አያገኙትም ወማ ይለቃሃ አያገኙትም ኢላ ዙ ሐዝን አዚም ጥሩ እጣ ያላቸው ሰዎች ነው እንጂ ይህን አያገኙትም ማለትም ወመን አሕሰኑ ሚመን ዳ ኢለላህ ያሉትን አያገኙትም ማለት ነው ወኢማ የንዘጋነከ ሲጎተጉትህ من الشيطان شيطان سيغوتغوتي معناتنو نزغا غوتغوتا معناتنو فاستعذ بالله با الله تكلاكل انه السوء والسميع العليم الله سميعنا عليم اواقينو معناتنو ومن اياته كتامراتوچونو الليل والنهار النهار معناتنو والشمس والشمس ፀሐይ ማለት ነው والقمر وقمر ጨረቃ ማለት لا تسجدوا سجود التوراد للشمس للصحاي ولا للقمر للጨረቃ واسجدوا لله لله سجود وردو الذي يزا خلقهن خلقهن شمسنم قمرنم يفطر لسو سجود وردو معناتنو ان كنتم اياه تعبدون ان كنتم كهوناتو اياه يسو تعبدون متجزو كهونا وان استكبروا سكو سكرات سسماچو فالذين اننا عند ربهم لالله سجود لمورد لالله دجز لمسرات كرات سسماتو فالذي اننا عند ربك الله يعلوت يسبحون اللهم يتطارح بلو اللهم يسبحون اللهم تسبيح رجالو له لسو بالليل ما تام والنهار قنم مالتنو وهم انسو لا يستهزئون እነሱ አይሰለቹም ማለት ነው ያኒ መላእክቶች ማለት ነው ወምን አያቲሂ እንደዚሁም ከተአምራቶቹ ነው أنك ترى الأرض أنت ترى الأرض مريت مالتنا خاشعة فرّه نشدر الركّج فإذا أنزل سورد الله عليها بالصلاة الماء وهس الله زناب سورد الله اهتزت تنكسكسلت وربت تنفافلت إن التنف تنكسكسلت تنفافلت إن الذي إهكو الذي سو أحياها أحياها مالت حيا رجعت لمحي الموتى إن الناي موتوتن إن الذي حيا رجعت إنه السو على كل شيء قدير لهلو نجلاه شاينا مالتنا إن الذين إن الناي يلحدون زنبليالو في آياتنا كان كسوتشاتين لا يخفون علينا دنيا مش شفناتشو نغر يلم أفمن يلقى متعلو في النار بإسات خير الشلال أم من يأتي وين ممتع الشلال آمنا بأمانة هنا ممتع الشلال يوم القيامة قيامة كانوا مالتنا إعملوا أدرغوا ما شئتم يفلقاتوا تنم أدرغوا إنه السوق هو السميع بصير إنه بما تعملون بصير السوء الله كو بمتسلوت نقر إياه أتشوال مالتنا እኔ መጀመሪያ እንደጋጣሚ ገብቼ ተፍተባልኩኝ ቅርታ አርግልኝ እስቲ የጠፋሁት ነገር ካለ ማይክ ይዘህ ንገረኝ እዚህ ላይ ዲዋ ሳላስበው ገብቼ መጀመሪያ ላይ እንደዚህ አሰላሙ አለይኩም ወራህመቱላሂ ወበረካቱ እኔ ጨርሻለሁ ዲዋ وعليكم السلام ورحمة الله وبركاته جزاك الله خير الجزاء كونجونا بارك الله فيك ميرو تكتي علش تيرس كتلالن اوكي بسم الله الرحمن الرحيم الحمد لله الصلاة والسلام على رسول الله صلى الله عليه وسلم ومن احسن يا مارلت قولا نغغرو ممن دعا كهتارا سو بلاي قالوا يا مارلت ماننو الى الله ودع الله عندنو لسو ميغارا يلوم اسون بتشام تغزو بلو قال سو يبلط قالوا مان يا مارلت الله يلم مارتنو لا احد احسن قولا قولو كمارلت يبلط لا احد عندم سو يلم ودع الله كهتارا ودع الله كهتارا يبلط قالوا يا مارلت عندم سو يلم مالتنو ومن احسن ما نو احسن يبلط قولا نغغر ممن دعا كهتارا سو الى الله ودع الله كهتارا سو الله عندنو بلو كهتارا سو يبلط ما نو قالوا يا مارلت عندم سو يلم وعاملا تطارتهم دمو كميسرا سو صالحا طرون سرا بغون سرا وقال يا قال سو انني من المسلمين كمسلموچوني بلو قال سو يبلط قالوا يا مارالس سو ما نال لمثاله اسو ومطفو ميكلكل هونو مطفو ميسرا ساي هون በጥሩ ያዘዘ መጥፎ ሚሰራ ያልሆነ ጥሩ ጥሩ ሚሰራ በጥሩ ሚያዝ ከሱ የበለጠ ቃሉ ያማራለት ሰው ማን አለ? እሱ ብቻ ማዘዝ አይደለም መጣራቱ ብቻ አይደለም አላህን ተገዙ ይያለ እሱ ሚያጋራ አላህ አንድ ነው ይያለ እሱ ደግሞ ይላል ያላ ጸደቀ ማለት ነው አላህ አንድ ነው ወደ አላህ እየተጣራ በዛ ላይ ደግሞ እሱም ጥሩ እየሰራ እሱም ሙስሊም የሆነ ከዛ ሳይበለጠ ቃሉ ያማራለት ማን አለ ማንም የለም ለአሐደ ከሱ የበለጠ ቃሉ ያማራለት ሰው አንድም ሰው የለም ማለት ነው በዚህ አያ ምንማረው ወደ አላህ መጣራትን ወደ አላህ መጣራት እንዳለብን የሚያበረታታ እንት መረጃ እናገኛለን ማለት ነው እንደገና የዑለማዎችን ፈድል የዑለማዎችን ትልቅነት እነሱም ዑለማዎች ሲባሉ ወደ አላህ የሚጣሩት በማረጃ ወደ አላህ ከመጣሩት የነሱን ትልቅነት የነሱን ፈድል ቁርአንና ሐዲስ የመጣበትን መንገድ ለሱ እኩል ሆነው ማለትም ሐዲስና ቁርአንን ሳይሸራርፉ ሳይከላልፉ በዚህ ተአውል ሳያረጉ በቁርአንና ለሐዲስ ለቁርአንና ለሐዲስ ወፍቀን በቃ ለሱ ተገጣጥ ነው በሱ ማረጃት የሚጠሩትን ዑለሞችን የነሱን ፈድልና እናገኝበታል ማለት ነው ولا تستوي الحسنه بقو سرا اكلتونم مؤمنوش بالله لا يامن بالله لا بالله بعندنته يامنوا بسوم قط يالوت بشريعهم بيتزوت الناس كم يتسروات طروا سرا اكلتونم كماغا اندغنا واحسنوا الى خلقه اندغنا سنمغبارم طرو كهونه طرو يهونه سو እና ባላህ ያመነ ሰው የሰራት ባላህ ያመነ ሰው የሰራት ጥሩ ስራና ባላህ አንድ ነው ብሎ ይጣራ ስነ ምግባሩም ያማረ ሰው የሰራት ጥሩ ስራ እኩለቶንም ከማጋ ወለሰይአቱ ሰይአተም እኩለቶንም የተኛው ሰይአ እነኛ የካዱ ሰዎች الذين كفروا به وخالفوا امره واساءوا الى خلقه ያላህን ትዛዝና ያላህን ትዛዝ ባላህ ላይ የካዱ ትዛዙንም የጣሱ በፍጡራኑም ላይ መጥፎን ስራ ከሰሩት የሰሩት ሰዎች የነሱ መጥፎ ስራና ሙእሚኖች የሚሰሯት አማኞቹ ጥሩ ሰዎች ስለምግባራች ያባር ሰዎች የሰሯት ስራ እኩል አትሆንም ጥሩዋ ስራና መጥፎዋ ስራ እኩል አትሆንም ادفع بالتي بذات يازال هي احسن طروبه هناتشوا فاذا الذي بذح غزي بينك بانتنا بذح غزي فاذا بذي غزي معناتنا يهني بذي غزي بينك بانتنا وبينه بذا سو محكل لا عداوه مقنينت على مغبابات بينور كانه ማለትም ادفع بالتي يالا ادفع بالتي بذاتኛ ያዝ በየተኛው ادفع بالتي هي احسن ጥሩ በሆነችዋ ለዛ ሰው ለመጥፎ ሰው መጥፎ ለሚሰራ ሰው በጥሩ እዘዘው ማለት ነው ጥሩ ስለምግባር ዋልለት ጥሩ ነገር አርግለት فاذا الذي بذاني انت ጥሩ ስራ ጥሩ ነገር ባደረከለት ጊዜ بينك بانتና وبينه በሱ ማከል አዳወቱን ጥላቻ ጥላትነት ያለበት ሰው ከአነሁ ልክ ይሆናል ምን ይሆናል ወልዩን በቃ የቅርብ ጓደኛ ይሆናል ሐሚም በቃ በአንተ ጉዳይ ላይ የሚጨነቅ ሐሚም ማለት በአንተ ጉዳይ ላይ ማህሙም ይሆን ጓደኛ ይሆናል ማለት ነው በአንተ ጉዳይ ላይ የሚጨነቅ የቅርብ ጓደኛ ይሆናል በቃ ለአንተ ጥሩ ሐሳብ ይሆንልሃል ማለት ነው በዛ ሰዓት وما يلقاها اتشين الدل دمو اياغنياتم وما يلقاها اتشين الدل اياغنياتم الا الذين انن يحسقروا صبروا تهغاشوچنجي اتشين الدل مانم سو اياغنياتم መጥፎ ለሰራበት ሰው ጥሩ የሚውለን ሰው አታገኙም ታጋቶች ቢሆኑ እንጂ ወማ ይረቃሃ እንደገና እቺን እድል አያገኛትም ኢላ ሲቀር ዱ ሐዝም የእድል ባለቤት አዚም የትልቅ እድል ባለቤት የትልቅ እድል ባለቤት በዱንያም በአኺራም ሰዓዳ ያገኘ ሰው ካልሆነ በስተቀር መጥፎ ሲደረግበት በጥሩ የሚመለስ ሰው አያገኛት ምትልቅ እድል ባለቤት ቢሆን እንጂ ወኢማ ينزغنك በጎተገተ ጊዜ ምን الشيطان ينزغን كشيطان እነዚህ መጥፎ በሰራበት ሰው ላይ መጥፎ በሰራበት ሰው ላይ የሆነ ነገር ቢጎተግት ምን ሸይጣን ነዝጎን ከሸይጣን የሆነ ጉድጎታ መጥፎ የሆነ ጉድጎታ ቢጎተግት ፈስተኢዝ ቢላህ በአላህ ተጠበቅ እነሁ አላህ እኮ هو السميع እሱ ሰሚ ነው አልአሊም እሱ አዋቂ ነው እነሁ هو السميع እሱ ሰሚ ነው ማለት አንተ በሱ ለህጠት ስትጠበቅ አውዙ ቢላህ ስትል እሱ ሰሚ ነው ላንተ ዱአ አውዙ ቢላህ ብለህ በስትጠበቅ በአንተ ዱአ ላይ አላህ ሰሚ ነው هو السميع العليم እንደገና በኛ በባሪያዎቹ ደግሞ እሱ አዋቂ ነው ያንዷንዷን ነገር ጥልቅ አዋቂ ነው العليم بأمور خلقه جميعها ሁሉንም የባሪያዎቹን ጉዳይ አዋቂ የሆነ ጌታ ነው አላህ ومن آياته كتامراتنا كملكتو አንዱ ነው الليل مشيت ማታ አንዱ ለታምራቱ ወይም የملكቱ እሱ አንድ እሱ ፈጣሪ እሱ አላህ አንድ ለመሆኑ مشيتو ملكት ነው ተአምር ነው والنهار ቀኑን ተአምር ነው ቀኑ ብቻ ሳይሆን ተከታትለው ጣቸው ራሱ ሰዓትን ሳይዘናጉ ሳይዛነፉ ክረምቱን በጋ ሳይዛነፉ ተከታትለው መምጣታቸው ይሄ ራሱ አንድ ነው እየተካኩ ማለት ነው መምጣቱ ራሱ ይሄ ቀንና ማታ እየተካኩ መምጣቱ ራሱ አንድ ተአምር ነው ወሸምሱ ፀሐይ والشمس صاحيم كتامراتو عندنو والقمر چرقام كتامراتو عندنو مفطراتچو كله عند هو لدرسو لتامراتونا اسو فطاري اسو عند الله لمونو تامراتنا ملك كموناچون باشاغر مندناچو يتكاتلونا يتكاكو ممطاتو راسو اسو راسو عند تامرنو لا تسجدوا اتسجدوا للشمس لصحي ولا للقمر لشرق عم بيون اتسجدوا واسجدوا سجدوا لله لله تجدوا لله سجدوا الذي يا الله خلقهن الناس لفطروا جيتا الناس لفطروا الله سجدوا ان كنتم كهوناچو اياه تعبدون السوم بتشا يمتتجزوا كهوناچو እሱም ብቻ የምትገዙ ከሆናችሁ እሱ ብቻ ሰገዱ በቃ በእውነት እሱን እንኩንቱም ሐቀን ሙንአቂዲን ለአምሪሂ ሳሚኢና ሙጢኢና ለሁ ተዓቡዱነሁ ወህደሁ ላ ሸሪከ ለሁ በእውነት እሱን ብቻ መገዛት እንትፈልጉ ከሆነ ለሱ ብቻ ሰገዱ በትዕዛዙ ታዛዥ ከሆናችሁ ለትዛዙ ሰሚ ከሆናችሁ ለሱ ብቻ ስገዱ ላላ አትስገዱ አልገባኝም ሰኪና ወስጁዱ ሊላህ ብዬ ጀምር ያለው እኮ وعليكم السلام ورحمة الله واسجدوا سجدوا بلو قتلوا لكم لله لالله سجدوا الذي يا الله خلقهن الناس اللي فتروا الله سجدوا إن كنتم كهوناتشو إياهو السون تعبدون يمتقزوا كهوناتشو بحق السون يمتقزوا كهونا لسو بتشا سجدوا انجي لسهاي لجرقا الناس እሱ ለተአምሩና ለመልከቱ ሀያልነቱን ሊያሳይ የሀያሎች ሀያል መሆኑን ለማሳየት ለፈጠራችን ነገሮች ለነሱ አትስገዱ فإن استكبروا بكرروا እነኛ ሙሽሪኮች بكرروا لعله سجود كمدفات بكرروا فالذين اننا عند ربك يتحزن ديالوت يسبحون له السون ياتروتال يالقوتال بالليل بلليتم يالقوتال بماتام يالقوتال والنهار بقنم يالقوتال ياتروتال وهم الناس دم لا يسأمون عيدكمون أي سلاتشون يهين نقر السون كما أطرق السون كما لاق السون كما مزقل أي سلاتشون أي عيدكماتشون كسوم أي زنفون ومن آياته اندقنام كتام مراتهن كملكتوتشو عندونو أنك أنت كو أنك أنت ترى الأرض مدرن تايتال خاشعة يدرك أجهنا تايتال فإذا أنزلنا باوردن جزي عليها الماء بسوالي وهان باوردن جزي زنارن باوردن جزي مالتنا اهتزت تنكساك أسالك اهتزت تنكساكزعلك من بمادرك بك اياهم بمابقل ارسبرس بمقاتن تنكساكزعلك مالتنا اهتزت تنكساكزعلك وربت تنفعلك اهتزت بك اياهم بمابقل تنكساكزعلك اهتزناتك اوهم بمدفن منعمل تنكساكزعلك وربت ትነፋለችም ኢነ ለዚ ያ ማለት ነው አህያሃ እሷን ህያው ያረጋትን ለሙህይል መውታ ማቶቹን ደሞ ህያው ያረጋቸዋል እሷን ከመውታች ከደረቀች በኋላ እሷን ህያው ያረጋት አላህ እነለዚ ያ አላህ አህያሃ እሷን ህያው ያደረጋትን መሬትን ህያው ያደረጋት ለሙህይል መውታ ሙታንንም ህያው ያረጋቸዋል إنه الله كو على كل شيء بهل من نغر لايك قدير شاينو إن الذين إننا يلحدون يميزن بلوت إن الذين يميلون عن الحق كحق يميزن نفوت كحق مايكل اي سو متان بي لو بي بزو انتنا لكم اوكي ان الذين اننا يميلون يميازنبلوت كم يميازنبلوت كحق يميازنبلوت في آياتنا بقرآن الله بقرآن الله أسبه دمو بس ولاي ليلة النقر تحريف أدرقه أكناتو إن الذين إننا يلحدون الميزان نكوت في آياتنا ميزان نبلوت في آياتنا بعناق دوتشاتشن بقرآن الله ميزان نبلوت لا يخفون علينا كنيا لا يدبقون يثنيا أنه سكينة إن الذين إننا يلحدون يميزن البلوت كحق يميزن البلوت يميزن البلوت يميزن البلوت عندنا يا حقهم خلقكوا كحق سزن بلا وليهن يميهدوت ولا تأمت ولا ما تأمكونا إن الذين إننا يلحدون يميزن البلوت حقا لك أو بقى حقا خلق عن سوريه من مهدو ورد أما تكونو كهاكو يتزال نفذ ورد أما تكونو إن الذين إننا يلحدون يميزن البلوت في آياتنا كآنا قلو تشاتشن يميزن البلوت لا يخفون علينا كنيا لا يدبقون يفلقوتون يسمو مالتنا أفمن يلقى في النار يميزن البلوت في آياتنا كنيا لا يدبقون إنيا بنسولاي تملكاتنا إني بنسولاي تملكاتنا على الله ما لتنا كنيا لا يدبقون إن أندزي بما درجو كهك بما زن بلو يتنسى بإسات لاي أفمن يلقى يميوتك سو في النار بإسات لاي خير بلاتنا هنا أندزي كهك بما زن بلو بقرآن لاي تحريف كما درجو بما درجو بمقتف بقرآن لاي كم بمقتف يتنسى بإسات لاي يميوتك سونا يين بما درجو يتنسى بإسات لاي يميوتك سونا أمن يأتيك من متأسو آمنا سلامون ويالا فرات يوم القيامة يقيامة قال كم من متأسو أقولي هنا اللون أي هون مالتنا اعملوا سروا ما شئتم يفلقاتوا تنسروا إنه الله كو بما تعملون بمسروا السرالي بصير تملكاتنا እና ተመልካች ሆኖም ዝም አይልም በሰራችሁ ስራ ይተመነዳላችሁ خير መሰራው خير በቁርአን ላይ ተህሪፍ ቢያደርግም ከሐቁ ቢያዘነበልም በሐቅ በማዘንበሉ የተነሳ ቁርአን ከማዘንበሉ የተነሳ በእሳት ላይ ወጣል እና ከሱና ሰላም ሆኖ ያለ ፍራት ከመጣ ሰው እኩል አይሆንም ካለ በኋላ ያመሉ ስሩ አለ ማሽእቱም ይፈልጋችሁትን انه الله كل ما تعملون بمسروا ስራ ላይ بصير ተመልካች ነው በዚች አያ ጥንቅ የሆነ ማስተንቀቂያና ማስፈራሪያ አለ ይፈልጋችሁ ዘንሰሩ ሲባል ሰርታ ተጠየቅ ማለት አይደለም ሰርታ እንደምትጠየቅ እና እንደሚመለከተ ያስተምራናል ማለት ነው جزاكم الله خير الجزاء እንግዲህ ስቀባጥር ወይም ምናምን ስል يذللكوت يا لا استكاككوت نغر كالا جزاكم الله خيرا